¿Estás con el número? وهو الإمام ذلة. بسم الله الرحمن الرحيم. فهذا اعتقاد أهل السنة والجماعة اعتقاد الفرقة الناجية المنصورة إلى قيام الساعة أهل السنة والجماعة بل يعني من سنة ثانية أنت ملك سنبا جمع الكتاب الله كتاب كتاب الله كتاب من على الرسل كلهم يظل على الكتاب يا اعتقاد أهل السنة والجماعة يالنون أن الملكة من دي النوسو وهو اعتقاد للسرقة الناجية نسعى يميوتوتنا يميدنوت بودنوت أمنات يمنلو وهو معلتم اعتقاد للسرقة الناجية نسعى يمتوتونا يمتدنوا بودن أمنات يمنلو يتنو الإيمان بالله وملائكته وكتبه ورسله يملو مالتنا أركان الإيمان من ملاكنا أركان الإيمان ستة بلن الله أركان الإسلام خمسة بلن يمن نقل قاشون النصن وثنثاني من يامت على نوس بلن النذي عون يمن نقراشو هو ما ثبت في مسلم أن جبريل سأل النبي صلى الله عليه وسلم أخبرني عن الإسلام أخبرني عن الإيمان أخبرني عن الساعة وما الإحسان إن زنت إياك أوت نبينا عليه الصلاة والسلام جبريل أيك واتشو نفسك ما لستطول ما لستطول يوم صحابيك زوريهم كبو تمرتو نستوال يعني وهو اعتقاد للسركة الناجية نسعى يمتوت أوانا يمتجن وابودين أمنة مالك ما النوستو يا أمنة اعتقاد للسركة الناجية هونكو يا زيتي يمتجن وابودين أمنة من دنو كتبالة على إيمانه بالله وملائكته بأ الله مامن بملائكته مامن وكتبه بمسأخوته مامن ورسوله بملائكته مامن والبعث بعد الموت كموت بها لمن نسات مكسكس دال مامن والإيمان بالقدر بوستاني مامن خيره وشره ترونيهن مدفوين من له بس كل مامن بقى هنا إيمان يزاك فرقة الناجية أمنت يهين أمنت هنا بس إما يامن إبن أحباش يامن جن أمنتون بيتنا يأمنوا بس بتفكر إن زي سجستون أركانوش ما بتفكر إن يعنتون تأبك أو نأمنوش وين زنبلون يأمنوا النعلة نحن نستعين وسن جبا لجنة هاشن سجستو أركان لا أرد له هذا الله جن أركان الإيمان كم أركان الإيمان يا إيمان أركان سن تناشوا بلا شو بتأيوك تاندون أحباش سيبتاتون إلى شوال لأنه ثابت في الحادث أكيد مظاهر سلونا ولكن أمنته كيف هي إلا هي بع الله ما من عندك أوس ليس النجبة بع الله ما من مالك بروه بجوا بقوله جوا بأسماء الصفات دبس ليس النجبة يهون ليون لما سنة تاتك ما دام فكذلك بالرسل بالكتب والبعث بميل وزور عليه أوس لي عندك نوم من تحت يعني نوم من الملك هذا وهو اعتقاد الفرقة الناجية نسأل متى وتوابدين مالك يسوى أمنة مالك الإيمان معنى مالك إيمان مالك من دينه كتب على يعني دندون قالوا في كم سنة الإيمان إيمان مالك معناه لغة زنبرو أي ترجم سن ملكته التصديق أون مالك إيمان مالك أون مالك بلد مامن يهون النجر مك أبل مالك بك إيمان مالك إيمان مالك وهو التصديق قال الله تعالى الله بالقرآن به لا وما أنت بمؤمن لنا ولو كنا صادقين لعلو يا نبي الله يعقوب لجوز يوسف انت كل هذا التوت على الله جن الناس من عدل جون البريمة توت قميص جل ذياون دائما عسنا كتهون البريمة توت بل سولت لكم أنفسكم والله المستعان على ما تصفون بالله يهون ترد تاري الله الناس من بلو تنظر وما أنت بمؤمن لنا أنت قابضة إن يانا أتامن النم ولو كنا صادقين بمن الناس قرون قرون تنيان قابلنهم أنت كن يانا أتامن النم እዚ ላይ ቢሙእሚን ማለት ኢማን ይሄ የኢስላም ወይንም ደግሞ እምነት ነው እንዴ አይደለም እምነት በልብህ ሐሳባችን አትቀበለው ማለት ነው ኢማን በማዕነ ተስፊት ይመጣል ማለት ነው ቁርአኑ እንዴ ላድርጉ ያነሱት ነው የሉጋ ራሱ የቃል ፍቺ አልኢማኑ ማዕነሁ ሉጋተን በሬ ትርጉሙን ስንመለከተው በዲክሽነሪ ቃል አስተፊቁ ኡን ማለት ነው قال الله تعالى الله እንዲህ ይላል وما انت انت አይደለህም ማለት አባታቸው ቢሙእሚን ለና እኛን አምነህ የምትቀበል አይደለህም እኛን እውነት አትለንም በሚነነህ ነገር አሉ የነብዩላህ ያዕቆብ ልጆች ለአባታቸው ለያዕቆብ ዩሱፍን አልገደልነውም እኛ ዩሱፍን ምንም አላደረስንበትም ታኩላ አለልቶት ነው አሉ አአ የሆነ ችግር አለ አሉ ነብዩላህ ያዕቆብ ልጅ ላይማ የሆነ የተደረገ ነገር አለ አሉ እነሱ ምን ብለው ሰጡ ወማ አንተ ቢሙእሚን ለና አንተ እኛን እውነት አትለንም አይ ሙሰድቅን እውን አትለንም አንተ ይሄ የዲክሽነሪ ወይንም ደግሞ ጥሬ ቃሉ ነው ኢማን ማለት እውን ብሎ አንድ ነገር መቀበል ማለት ነው አመንቱ ቢሙሐመድን አነሁ ረጁልን ሳለህ አመንቱ ማለት ምን አደረኩ ማለት ነው አይ ሰደቅቱ እውነት ብዬ ተቀበልኩት ማለት ነው ወይ እንደዚህ እንደዚህ እንደዚህ ተደርጓል ዛሬኮ ሬጅስትራ እንደዚህ ተደርጓል አለ አቶ ሚኑን ይሄ ተቀበለኛል ይሄንን አሁን ያልኩህን ነገር አዎ አመንቱ ማለት ይችላል ግን ይሄ ኢማንና የእስላሙ የእምነቱ ኢማን ይለያያል ይሄንን የተጠቀምከው ዝም ብሎ ዲክሽነሪ ቃል ነው ዝም ብሎ ቃሉን የተጠቀምከው ወደ እንትኑ ስንመጣ ይለያል ወደ ሸሪዓው ስንመጣ ኢማን ማለት ማዕናው ተፍሲር ነው አሁን ብሎ አንድ ነገር መቀበል قال تعالى وما انت بمؤمن لنا اي مصدقين ነው ምትሉት ይሙእሚኒን አለ ቦታ ላይ አይ ሙሰድቂን አሁን ብለህኮ የምትቀበለና አይደለህም አለ وتعريفه ما برارهو ديفينيشن شرعا بشريعه كمطان ايمان ማለት ዲፊኒሽኑ وتعريفه ዲፊኒሽኑ ما برارهو شرعا بشريعه ما برارهውን ካየነው ايمان ማለት انه قول باللسان بملاس የሚነገር واعتقاد بالقلب በልብ የሚታመንበትና የሚቋጠር وعمل بالجوارح በተግባር በአካል የሚፈጸም ايمان ማለት ነው በቃ ይሁን የአህል ሱነቲ ወልጀማዓ የሰሐቢዮች ኢማን የታቢዒዮች ኢማን የታቢዓት ታቢዒን ኢማን ይሄ ነው ኢማን ማለት ቀውሉን ቢልሳን በመላስ የሚነገር ወአመሉን ቢልቀልብ በልብ የሚታሰርና የሚቋጠር የሚታሰር ወአመሉን ቢልጀዋሪህ በተግባር የሚሰራ የሚፈጸም ይሄ ነው ኢማን ተግባርተናል አይደል አህባሾች ነጥለው አይተውታል ሙርጃዎች ምን ይላሉ የእርጃአነት ራስ አላህ ከሚባለው በቃ ኢማን አላህ አለ መሐመድን መላእክተኛ ናቸው ባልሰግድ ባልጾም ዝሙት በሰራ እንደበለኩ ተጨፈጨፍ ብኖር ችግር የለም ምን ኢማን ጋር አይገናኝም ነው የሚሉት ኢማን የራሱ ልብ ቦታ ብቻ ነው ስራው ይሄን ካልን አደጋ ውስጥ ነው ስለዚህ ኢማን የምን ውህድ ነው ኢማን በመላስ የሚነገር በቀልብ የሚታሰብ ወአመሉን ቢልጀዋሪህ በአካል የሚፈጸም የሚሰራ ይሄ ነው إيمان مالتهم عند أهل السنة والجماعة والمحدثين وعند الصحابة الكرام وعند النبي عليه الصلاة والسلام مرجعوا الشركة بلا شوك بذهنه منالو عمل الصالحين ملكا مصران جنت لونه كإيمان يجي منادر ربط المعصية لا تضر المعصية مع الإيمان كما لا تنفع الحسنة مع الكفر مدفوصرا كإيمان قار أيقودان መልካም ስራ ከከህደት ጋር እንደማይጠቅም ሁሉ አሉ። መጥፎ ነገር ከኢማን ጋር አይጎዳም ማለታቸው ኢማንና መጥፎ ስራ አይገናኝም ይያሉ ነው። ይገናኛል። ለምን ኢማን ማለት በመላእክት የሚነገር በልብ የሚታሰብና በተግባር የሚገለጽ ነው። የሶስቱ ድምር ውጤት ነው። አለይኩም ቢሃዳ። ኢማን የዲክሽነሪ ጥሬ ትርጉሙ ምን ነበር ኢማን? ተስፊክ ምን ማለት ነው ተስፊክ ማለት ወን ብሎ መቀበል አንድ ነገር አይደል ይሄ የዲክሽነሪ ዝም ብሎ ጥሬ ትርጉሙ ነው እሺ ወደ ሸሪዓት እንመጣ ኢማን ማለት ምን ማለት ነው ለምሳሌ ነብዩ ኢማን ያስፈልገናል ጀነት ለመግባት እስላም ያስፈልገናል ጀነት ለመግባት አሉ ኢማን ማለታቸው ምን ማለት ነው ኢማን ማለት ዝቦት አለ በመላስ መናገር በቀልብ ደግማመን በተግባር መግለጽ ይሄ ማለታቸው ነው አሁን እዚህም ተና ዲፓርትመንት ደርሰ መጣው አታምነኝም እንደዚህ ይሄ እምነት ደግሞ ምንድነው እውነት ብላ አትቀበለኝም ወይ ነው ይሄ ዲክሽነሪ ትርጉም ነው ብያለሁ በቃ وقوله يميلو قال الإيمان وهو اعتقاد الفرقة الناجية نفع المتوت أو يمتدن وابودن امنت الإيمان ما منه بمن بالله با الله ما منه وقوله يميلو قال دقمو ابن تيمية بالله با الله ما من بلو جمره وملائكتي بملائكوش ما من وكتبي بمتعفوش ما من ورسولي بملائكتنيوش ما من والبعثي بتنسى إماما بعد الموت تموت بها لما تكفل للم ماما والإيمان بالقدر بوثاني ماما خيره وشره بمدخوم بملكام لفلس أنصار مالك هذه النزيحة ونقدر ناشو بالله ماما بملائكة بكتبه برسوله بالبعث يالنو هي أركان الإيمان الستة سدست يا إيمان مأزناتوش ناشو مسارتوش ناشو إيمان مسارتوش من ناشو سدست النزي ناشو التي لا يصح يما يبقى هنا يما يتسال هنا ايمان احد يندم سو ما يتكاكلبت هنا ايمانه معناته ايمان احد يندم سو منت ما يتكاكلبت هنا الا اذا امن يامن انده انجي بها بالنسبه سدس فكانذي سدسو اركان الايمانوش ناتشو ادي اركان الايمان سته سدسو يا ايمان مسرتوش يبالالو التي انذي سدس مسرتوش لا يصح تقبايت يلو إيمان أحد يندم سو إيمان تقبل إنك ينورو إلا إذا آمن يأمن عندهنجي بها بالنزبة سجستو جميعا بهلهم بسجستو ما من اللبس كسجستو باندو ككادة بهلهم يوتال قدر يوش كمي بانوش قدر لي عن قدر مالس كسجستو عندو نوار قدر لي توعنا درقو يوتال لنا باتو مجيسو هذه الأمة يزيش أمة ساتة ملاكيان يباتو لزي كسدستو أركانوسس أندوان توانوس بكاس كبا إياك ملكتوس بكاس كبا يسو يو إمام ملو بملو إياك ملكتوس رمي جبا بامنسو أسامرو بيامن انتوا سدستم أركانوس نانت لا يسيحو إيمان أحد يندن سو إيمان تكبين نتاين وروم إلا إذا آمن يامن اندهون جي بيها أي بيها بيه السيرتان ومسول بيها يميلون بمن سدستم ميلو رايس من السال لاتشو جميعا بهلوم أمنتو بمن عينت بس الجس في إما من الله أوه بزاد مسلمو تامن الله هلم يامن الله حتى الأحباش تامن الله الأحباش متامن الله ولكن يمس فلقو منت على الوجه الصحيح تكلم يا بهون ملكو ما من يلبه تكلم يا بهون ملكو على الوجه أكاش الصحيح تكلم يا بهون ملكو إيمان متامن يلبه الذي يه إيمان دل يهم من نام نبت حتى ما من كفي يكشن مالتنا الذي يه إيمان يه تكلم يا إيمان حتى ما من يمن له دل عليه الكتاب قرآن بدأ قوم ملكه والسنة حديث بدأ قوم ملكه متامن يملفه وهذه الأركان هي النزل سبب الأركان عند المكتلو تنساني في كربا يمن كيفيا أركان الإيمان ستة بنملو زويا آل تتعلو أركان الإيمان خمسة من مال تتعلم تقوالتنا لدي يه حديث واضح صريح قلت إن قلت هنا حديث لهنا معنى ما تجدهم አልተጣለም አርካኑ ኢማን ሲተቱን ባለ ይተጣለ ይለም ውስጥ ላይ ያስተማመን ከይፍያው ላይ ነው ግጭቱ እውነት አለል ወጂህ ሶሂህ በትክክለኛ እምነት በትክክለኛ አጣጫ ነው ያመኑበት ወይንስ ዝም ብለው ባየር ላይ ስድስቱን ብለው ነው ያመኑት ይያንዳንዱ እንመለከታለን ኢንሻአላህ ይሄ ከስድስቱ ውስጥ አንደኛው አልኢማኑ ቢላህ በአላህ ማመን በአላህ ማመን ምን ማለት ነው በአላህ ማመን ማለት ምን ማለት ነው ሶስት አይነት አለ ብያችኋለሁ በአላህ ማመን ለምን በምን እ ዝግጅ ይቀርተናል በአላህ ማመን ማለት አላህ አለ ማለት አላህ አለ ማንንም አይክድም ሩብዬ የምንለው ነገር ይካዳል አላህ አለ የሚያበረው አላህ የሚያጠጣው አላህ የሚገለው አላህ የሚከተከው አላህ የሚፈጠረው አላህ የሚወስደው አላህ የሚሰጠው አላህ የሚነሳው አላህ የሚያደርገው አላህ የሚያደርገው አላህ የሚያደርገው አላህ የሚያደርገው አላህ ይሄ ምንድነው ተውሂድን ይሄ ሩብብያ ነው ይችን ይካዳል የለም ብዛት ያምናል ይችን የካዱት ሽርዚመቱን ቀሊለቱ ምን الشيوعيين ሶሻሊስቶች ከሶሻሊስት እምነቶች ውስጥ የተወሰኑ ኮሚኒስቶች ምናምን የተወሰኑ ክደዋል فكذلك الفرعون فرعون ነው انا ربكم الاعلى ثلاثه ምክደዋል እንጂ ሌላው አብዛኛው በራሱ ያምናል ጋድም ይበል ጌታም ይበል አላህም ይበል ፉርሱም በራሱ ላቲንም በራሳቸው ሲያምስቱት እንጂ የሆነ ጌታ አለ ቡድሂዝም እምነትም የሆነ ጌታ አለ ተብሎ ሐታ ሳይንቲስቶች የደረሱበት አለ ከዛ ዓለም ጀርባ የሆነ ፓወር አለ ብለዋል በቃ የሆነ ኃይል አለ ብለዋል የሆነ ጌታ እንዳለም ነው ሩብያ ላይ ጭቅጭቅ የለም ብዛት ጭቅጭቅ ምዛም ጭቅጭቅ የለም ሩብያ አላህ ይችን ዓለም የሚያስተዳድር ንጉስ በመሆኑ ላይ እስከዚህም ጭቅጭቅ የለም ዋናው ተውሂደል ምን ላይ ስንመጣ ነው ጥቅጥቁ? ኡሉሂያ ተውሂድ ኡሉሂያ ማለት ደግሞ ምንድን ነው ብለና? ደጋግሚ የምጠይቃችሁ ውስጣችሁ እንዲፈጽ ነው እንድምታውቁ ታውቃለህ። ብዙዎች ከኛ ወደሱ የሚሄዱ ምን ሰግደው ለሱ ምን ጾመው ለሱ ምን ጮኸው ወደሱ ምን አርደው ለሱ ስለታችንም ለሱ ድረስልኝ ለሱ እነዚህ ሁሉ አምልኮት የሚባሉት ወደ ጌታችን ምን ቀረብባችሁ የምንላቸው ነገሮች ሁሉ ሙሉ በሙሉ ለሱ ብቻ ማድረግ ምን ይባላል? ይሄ ተውሂድ ኡሉሂያ ይባላል። የቀጨቁ ዘላይ ነው። ነብዩ ያንን ቁረይሾች ጋር ሲፋለሙ ያ ሁሉ ጦርነት ያ ሁሉ ቀውጢ ሲፈላ ኡሁድ ላይ ሲጨፋጨፉ በድር ላይ ሲጨፋጨፉ ራካቹ መሬትን የፈጠረው አላህ ነው ብሉ እንዲ ብለዋቸው አይደለም። አምልኮን ለሁበል ለላት ለመናት ለጣዖታት ከመስጠቱ ፍጹም ለጌታችሁ ስጡ ነው እንዴ? አቡ ጀህል በአላህ ጌትነት ያምን ነበር? ናም አቡ ጀህል አላህ መሬት ሰማያትን አርሽን የፈጠረው አላህ በመሆኑ ያምን ነበር? አቡ ጀህል አዎ ያምን ነበር። ማን የመሰከረለት? አላህ ራሱ። ምን ብሎ? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ፈየቁሉነ አላህ። መሬት ሰማያትን ማን የፈጠረው ብለህ ቁረይሾች የምትጠይቃቸው አላህ ነው ይሉሃል። በአላህ ፈጣሪነት አምነዋል ማለት ነው። ስለዚህ ነብዩ እየተፋለሙ የነበረው በመንድ ነው? አምልኩ ለሱ ብቻ ባካችሁ ስጡ ለጣዖታት አትስጡብኝ እያሉ ነበር። ገባችኋል? ይሄ ነው የእምነት ከፊዮ እና አስማኡ ሲፋት ማለት ደግሞ ለአላህ የራሱ ከሱ ጋር የሚሄዱ ስያሜዎችና ባህሪያቶች አሉኝ ብሏል። አዋለ ነብዩም አለው ብሏል። አዋለው ይሄ ደግሞ ተውሂድ አልአስማ ወሲፋት ይባላል። ለምሳሌ አንድ ብቻ ልንገራችሁ። الرحمن الرحيم استغفر الله من كل ذنب الله افرح بتوبتي عبدي الله يدستال من الحديث قال يدستال بلنو منلو يغرمال بلنو منهدو نبيو لله افرحنا الله اجيك بتام يدستال بلوا راسونو افصح المتكلمين يتناغاري تناغاري اجيك قال يممرط بقات يالاتشو نبي يدستال يميلو قال نو تتقمو يهدو نبيو دغمو انقوقلش استمرو ከምንና ወርቅ ያለው ነገር አይነግሩንም። ፈልጋችሁ ፈትሻችሁ ድረሱበት የሚል ነገር አይናገሩም። አላህ ይደሰታል የሚል ቃል ነው የተናገሩት። ይደሰታል ብለን ነው የምንሄደው አይደልም? ሀታ ሆልዋበ ይሄ ሲፋን አላህ ይደሰታል፣ አላህ ይደነቃል፣ አላህ ያጀብ ይገረማል የሚል አለ፣ አላህ ይስቃል የሚል አለ። ምንም አይገርምንም። ነብዩ ሌላ ማሪ ሌላ አረብያ መምረጥ አቅቷቸው አይደለም ነው። ሰሃባም አልተጨናነቀም በዚህ አላህ ይስቃል እንዴት እንደኛ አይባልም። እንደኛ አይደለም። እሱ ከራሱ ጋር የሚሄድ ባህሪ ያለው እኛ ከራሳችን ጋር የሚሄድ ባህሪ ያለን ከደካማነታችን ጋር ይችን ባህሪ ነው ቀውጢ ውስጥ ያስገባል። ኪታቧን በዚህ ዙሪያ ነው የምታጠነጥነው። አባቶች ቀውጢ ያፈሉት በዚህ ዙሪያ ላይ ነው። አብዛኛው በተውሂድ ሩብያና ኡሉሂያ ስንጨቃጨቅበት ኖርሃል። ምንም አይደለም። እነሱ ተኡማው ላይ የመጡበት አሁን በተውሂድ አስማ ወሲፋት ነው። ኢማኑ ቢላህ በአላህ ማመን ሶስቱም ውስጥ ስላሉ ትርጉሙን ብቻ ስሙኛል። አሳቡን ነገራቸዋል። አልኢማኑ ቢላህ አንደኛው በአላህ ማመን ነው። ከስድስቱ አርካኖች ውስጥ አንደኛው አልኢማኑ ቢላህ በአላህ ማመን። በአላህ ማመን ማለት ምን ማለት ነው? ወሆ በአላህ ማመን ማለት አልኢዕቲቃዱ ልጃዚሙ ቁርጥ ያለ እምነት ነው። አልኢዕቲቃዱ እምነት፣ አልጃዚሙ ቁርጥ ያለ እምነት። ምን ብሎ ቁርጥ አድርጎ ማመን? ቢአነሁ ረቡ ኩሊ ሸይእን፣ ቢአነሁ አላህ ረቡ ባለቤት ነው ኩሊ ሸይእን የሁሉም ነገር ባለቤት ነው ብሎ ወስኖ መቀበል ወስኖ ማመን። ይሆን እንዴ? አይደል? ይሆን እንዴ? ያጠራላ አይደል? አልኢዕቲቅ ኢማን ማለት አልኢዕቲቃዱ ልጃዚሙ ቁርጥ ያለ እምነት ያለ ምንም አወላወል ማምታታት። ቢአነሁ አላህ ረቡ ኩሊ ሸይእን የሁሉም ነገር ጌታ ነው። ወመሊኩ ንጉሱ ነው፣ አስተዳደሩ የሁሉም ነገር። ወአነሁ አላህ ሙተፊፉን የሚገለጽ ጌታ ነው። በምን ቢሲፋቲን በባህሪያት አልከማል የሙሉነት ባህሪ። አላህ በሁሉም ነገር ሙሉ ነው። ትንሽ ይቀረዋል የሚባል የጎደለ ነገር የለም። በሁሉም ነገር ሙሉ ነው። ሙተፊፉን የሚገለጽ ጌታ ነው አላህ። ቢሲፋቲል ከማል በሙሉነት ባህሪ፣ በሙሉነት ባህሪ። በሀብትም ጫፍ ደርሷል፣ በዕልምም ጫፍ ደርሷል፣ በጀማልም በጀላልም በአዘማም በኪብሪያኢም በሙልክም በሁሉም ነገር ጫፍ የደረሰ ምንም ይቀረዋል የሚባል ነገር የለም። አላህ ሙተፊፉን የሚገለጽ ጌታ ነው ብሎ ማመን ቢአነሁ አላህ ሙተፊፉን ቢሲፋቲ አልከማል በሙሉነት ባህሪ የሚገለጽ ነው። ሙነዘሁን የጸዳ ነው አላህ የጠራ ነው። ከምን አንኩል አይቢል ከነውር ሁሉ ወነቅሲል ከጉድለት ሁሉ የጸጋ ነው ብሎ ማለት ቁርጥ አድርጎ ማመን አላህ የሁሉም ነገር ጌታና ወመሊኩ ንጉሱ ነው ብሎ አንድ ሁለተኛ ደግሞ ወአንሁ ሙተሲሁን ቢሲፋቲል ከማል በብሉልነት ባህር የሚገለጽ ነው ብሎ ሙነዘሁን አንኩሊ አይቢን ሙነዘሁን የጠራ ነው አንኩሊ አይቢን ከማንኛውም ነውርና አስነዋሪ ነገር ወነፍስን ከጉድለት ሶስተኛ وانه المستحق وانه الله اهونم مامن من بلو وانه الله انه انه يملون الله الله لا يمتملسو قطر يقفاچو الله يملو لا قطر يقفاچو الله يملو لا تملسالك بالله بالله بالله يملو وانه الله المستحق للعباده املكو يميجباو جيتان وحده لسو لبتاو لا شريك له اغار سايدرغلت لسو لبتاو املكو يميجباو جيتان والقيام بذلك ከዛ ካመኑ በኋላ በአላህ እነዛውን ሶስት ቁጥርናቸውን እምነቶች ካመነ በኋላ እንደተው ወልቂያሙ ቢዛሊክ በዛ መቆም በዛ ላይ መቆም በምን ዒልመን በማወቅም መቆም ቀጥ ማለት ነው ወልቂያሙ ቢዛሊክ አመነ ከተባለ በኋላ እንደተው ቀጥ ማለት አለበት ወልቂያሙ ቢዛሊክ በዛ ባመነበት ነገር ላይ ቀጥ ማለት አለበት ምንድነው ቀጥ ማለት ዒልመን በመማርም ቀጥ መማር አለበት አቂዳው وعاملن بمتكبرن بكل قط مالك عندك يجد مكنياتهم ايمان زنبلو زنبلو بقى امين يالو بقى الله ميبال على بقى قلت اللي زار الله ما هو قلب بس لالله عبادات الله والله من نتنكرو اذا عرفنا من نعبد يمنا ملكون جيتا ابكرن ما هو قلب كما ثبت في الحديث والقران عند ذاك هنا كاوقن انفروا الله انما يخشى الله من عباده العلماء قال اوقنوا النجر እኛ አንድ እንስሳ ለምሳሌ አንበሳና በግን አንድ ሰው ለይቶ ካላወቀ አንበሳውን በግን ብሎ ሊያሻሽል ይችላል አይደል? አያቅም። ምን እንደሆነ አያቅም መጀመሪያ በግና አንበሳ ለይቶ አያቅም። እኛ خالቅንና መخلوቅን ለይተን አበጥረን ማወቅ አለብን። ስለዚህ ወልቂያም بذلك በዚህ ላይ ቀጥ ማለት ዒልመን በእውቀትም ወአመለን በመተግበር እሺ ከዙድ ሩብብያ ኡሉህያ አስማኡ ሲፋት የገባው የሚያወጣል። አሁን ተቀራ ነው من اللي شلمه من اللي شلمه هاي انه مكرم توت انتم فوق انتم فوق هاي كويس سنت زي سنت اللي تتكسب اهون قرانا من من توحيد الربوبية توحيد الألوهية توحيد الأسماء والصفات النزاهة اللي توصل ماشي توحيد الأسماء توحيد الربوبية ايه في يومنا يا مجمرة من يملك من رجعتك بطعم قال لنا عارف يا الله ان جيت لنا ان حيا لنا في الميقل تو ربوبية يبالال عملكو يقبوا اللي يملك ألوهية يبالال እንደዛ አይነት ጥሩ ባህሪያቶች ያሉት የሚል ደግሞ አስማኡ ሲፋት ማለት ነው በቃ ግልጽ ነው አይደል? لانه رب كل شيء وملكه ይች ምንድነው? ሩቡብያ وانه متصف بصفات الكمال منزه عن كل عيب ونقص ምንድነው? አስማኡ ሲፋት وانه المستحق للعبادة وحده لا شريك له ምንድነው? ما شاء الله يا الله استر عليك ሁለተኛ الايمان بالله فالله ማመን የሚለውን አየን ሁለተኛ በአላህ ማመን በመላእክት ማመን በመላእክቶች ማመን ይያልን ነው የሚቀጥለው አልኢማኑ ቢልመላእካ በመላእክት ማመን ማለት ዝም ብሎ መላእክት ማለት ብቻ ነው እስኪ ነው አልኢማኑ ቢልመላእካ በመላእክቶች ማመን ማለት አይተስፊቁ እውን ብሎ መቀበል ቢውጁድህም መኖራቸውን አምኖ መቀበል መላእክቶች አሉ አዋሉ ይሁን ኃያል አይባልም መላእክቶች ኑራንዬ ናቸው አካል ያላቸው ናቸው አታ ራሱ ክንፍ አላቸው ነው አይደል ምነው الحمد لله فاطر السماوات والارض جاعل الملائكه رسلا ولي اجنحه مثنى وثلاث ورباع قال كنف ملائكوتين كملائكوتين ملائكتين ادرغو يلاك قال ሁለት كنف قال ثلاث قال اربع كذا بلاي 600 كنف انتن راسه الله جبريل አይተፍቁ እውን ብሎ መቀበል ቢውጁድህም መኖራቸውን አምኖ መቀበል ቁርአንም ነግሮናል ሐዲስም ነግሮናል መላእክት እንዳለ መላእክት እንዳለ መላእክቶች ዩፎዎች ናቸው ይላሉ አበደን وانهم ملائكه كما وصفهم الله الله እንደገለጻቸው في كتابه القران ውስጥ እንደገለጻቸው كما في الايه ለምሳሌ እዚች አያ ውስጥ ይመስል እንድሩሎ ገልጿቸዋል ቁረይሾች ምን አሉ الملائكه بنات الله አይሁዶች ዑዘይር አላህ ልጅ ነው አሉ። አልዑዘይር ኢብኑ አላህ አሉ። ነሳራዎች ደግሞ አልመሲህ ኢብኑ አላህ መሲህ አላህ ልጅ ነው አሉ። ቁረይሾች ደግሞ ምን አሉ እንደ ጓደኞቻቸው? አልመላእከቱ ፈናቱላህ መላእክቶች የአላህ ሴት ልጆች ናቸው አሉ። ሱብሃንአላህ። ላ ሴት ልጆች አይደሉም። ምንድናቸው? ለዒባዱን ሙክረሙ የተከበሩ ባሮች ናቸው መላእክቶች አላህ መልስጣቸው። ላይስቲቆነሁ አይስቀዳደቡ ቢልቀውሊ በንግግርና በሐሳብ ከጌታቸው ፊት አይሄዱ እርማት ለመስጠት። ይሄ እንደዚህ ቢሆን አይሉ ለምን ከጌታቸው ፊት ተአድባላችሁ። ላይስቲቆነሁ ቢልቀውል በንግግር አይስቀዳደቡ ጌታቸው። ወሁም እነዚህ መላእክቶች ቢአምሪሂ በትእዛዙ መሰረት አላህ ባዘዛቸው መሰረት ይዕመሉን ስራቸውን ይሰራሉ። ለዚህ መላእክቶች بل እንደውም እንደውም እናንተ እንደምትሉት ሳይሆን ዒባዱን ባሮች ናቸው ሙክረሙን የተከበሩ ባሮች ናቸው። ላይስቲቁነሁ ከፊት አይሄዱ ቢልቀውሊ በንግግር ወሁም እነዚህ መላእክቶች ቢአምሪሂ በጌታቸው ትእዛዝ መሰረት ይዕመሉን ይሰራሉ የተሰጣቸውን ስራ። ግልጽ ነው። ወቀድ ደለል ኪታቡ ቁርአኑም ነግሮናል ወሱነቱ ሐዲሱም ነግሮናል አላ አስናፊል መላእካ የመላእክቶችን ጎሳ ነግሮናል ወአውፋቲህም ባህሪያቸውንም ነግሮናል። አስናፍ ማለት ጎሳ አይነት የመላእክት ጎሳዎች አሉ። ምን አሉ? ለምሳሌ ሱያሆች አሉ፣ ተዋሪዎች አለምን ከሩብዮች አሉ፣ በአርሽ ዙሪያ ሐፈባዎች አሉ፣ እኛን የሚጠብቁ ረቂብ አቲድ አሉ፣ እኛ ትከሻ ላይ ያሉ ነኪር ሙንከር አሉ፣ በመቃብር ውስጥ የሚጠይቁ ሪድዋን አለ፣ ማሊክ አለ፣ የጀነትና የጀሃነም ጠባቂ አይደል? ጅብሪል አለ፣ ወህይ የሚያመላልስ እስራፊል አለ፣ ምን የሚነፋ አንዱን የሚነፋ ወይንም ደግሞ አርሽን ከተሸከሙት ውስጥ አንዱ ነው ሷለ። ከከዛሊከ መለከል መውት የሞት መላእክት አለ። ከከዛሊከ ሚካኤል አለ፣ ዝናብን በማውረድና በማህፀን ውስጥ ያሉ ልጆችን እንትን በማለ በማንከባከብ ይተወከል። እያንዳንዱ የራሱ የሆነ ስራ ተሰጥቶታል፣ የራሳቸው ፖዚሽን አላቸው። እያንዳንዱ ደግሞ የራሱ የሆነ ባህሪና መጠን አለው። አንዱ መላእካ ومن العجب سبحان الله በተከሻውና በዚህ በጆሮ እንትኑ መካከል እስከ 80 ምናምን ሺህ የሚያስገዳል ይባላል። 80 ሺህ አመታት አንተ ዱንያ ላይ ያለ ባህር ለምሳሌ አክራፊል ላይ ዱንያ ላይ ያሉ ውቅያኖሶች እዚህ ጭንቅላቱ ላይ ቢደረጉ ጠባትልም ብለዋል። በጎ ምን ያክል እንደሆነ አስቡ። እንደው ምን الناس ነው ይቆል ዓለምን እንደ አንስቶ እዚህ ውስጥ የሚያስገባል እስኪ والله በጣም አጂብ እኮ አጂብ ነው በጣም አጂብ ነው። አስቡት አርሽን ተሸክሟል ማለት አንድ እንጨት መሸከም አርሽ ውስጥ እኮ ይሄ ዓለም ዱንያ የሚባል ሁሉ አለ። ሰባት ሰማይ ሰባት ምድር ውቅያኖስ ሁሉ በመካከላቸው አለ። እኛ ማናቀው ዓለም የምናቀው ዓለም ሁሉ እዚህ ውስጥ አለ። ይሄን ሁሉ እንደ ተሸክሞት አልከታችን እነዚህ መላእክቶች ስራፊል አንዱ ነው። አሁን የቁንጭ ያክል አይከብዳቸው ማለት ነው። ምን አይነት ግዝፈት ቢኖራቸው እንደሆነ አላሁ አዕለም። ነብዩ አለይሂ ሰላቱ ወሰለም ጅብሪልን በህይወታ በአላህ በፈጠረው አፈጣጠር ሁለት ጊዜ ብቻ ነው ያዩት። ሁለቱንም ጊዜ ሲን ተበልቷል። መላእክቶችን አለማየታችን ራሱ የአላህ እዝነት ነው። ለምን አንችልም? አቅም የለም። በጣም በነሱ አይነት እኮ እኛ ጉንዳን ኢንቪዚብል እኮ ነን አይደል? ዘይነት ባሮች አሉት። ወቀድ ደለል ኪታቡ ቁርአኑን ነግሮናል ወሱነቱ ሐዲሱን ነግሮናል አላ አስናፊል መላእካ የመላእካ አይነቶች እንዳሉ ወአውሷፊህም ባህሪያቶቻቸውንም ነግሮናል። ለምሳሌ ነብዩ አለይሂ ሰላቱ ወሰለም ጅብሪልን 600 ክንፍ ኑሮት ሐዋኡን ፈደል ዑፉቅ የሰማይን አድማስ ጫፍ እስከ ጫፍ ዘግቶታል ይሏል። ክንፉን እንደዚህ ዘርግቶት በቃ ከጫፍ እስከ ጫፍ ድረስ ከምስራቅ እስከ ምዕራብ እንዳለ ዓለምን ሸፍኖ ይዟታል። በክንፉ ነዘውን አይቷሉ አሁን አስናፍ ማለት ምንድን አልኳችሁ? ጎሳ ወአውፋፊህም የተለያዩ ባህሪያቶችም እንዳሏቸው ባለ ሁለት ክንፍ ባለ ሶስት ክንፍ ባለ አራት ክንፍ ቁርአኑ ራሱ መስና ወሶላት ወሩባ እንግሊዝ ክንፍ ነው። ወአንሁም እነዚህ መላእክቶች ሞወከሉን ተወክለዋል ቢአዕማልን የራሳቸው ስራ ተሰጥቷቸዋል። ዩአዱነሃ የሚያደርግ የሚያከናውኑት ይሆን ዩአዱነሃ የሚያከናውኑት የራሳቸው ስራ ተወክለዋል። ግማሾቹ በኑ አደምን ይጠብቃሉ፣ ግማሾቹ መቃብር ውስጥ ይጠይቃሉ፣ ግማሹ ደግሞ ነፍስን በማውጣት ግማሹ ወህይን በማምጣት እነ ጅብሪልን ይመስል ለዛ ማለት ነው። ዛኪሮች ብቻ አሉ። ሩኩ ብቻ የሚያደርግ መላእክት አለ ሌላው መልቂያ ነው። ስግድ ብቻ አድርጎ ኢላየ መልቂያማ የሚቆያል ተስቢህ ብቻ የሚያደርጉም አሉ። ነብዩ አለይሂ ሰላቱ ወሰለም አጥፍ ሰማኡ ወሁቀላሀ አንተ ኢጣ ወማ ሚን መውዲ አርበ አሳቢዓ ኢላ መለኩ ይዝክሩላህ ይስቢሁላህ ፊ ሰማይተን ሳጠጠቻሉ ምን ሳጠጥም ይገባታል ሸክም ከብዷት ነው አሉ። ለምን መላእክቶች አራት ጣት ማስቀመጫ ቦታ የለም አሉ። መላእክቶች ተስቢህ ያደረገ ተጠምጦባታል። እዚህ ዘራ ተመልከቱ ይሄ አሁን ኢላየ መልቂያማ እንደዚህ አለ ማለት ነው። وانهم ملائكه موكلون يتوكلون عليهم باعمال يراثاتهم سرالاتهم ادونها يميادرسوت يمياكناونو سرالاتهم كما امرهم الله الله اندازاتهم ان فيجب الايمان ما من يوجبال بذلك بذيه كل بهلم ما من يوجبنا بملائكه معناته يجد ملائكه سيانه كله مزغزر علبن معناته عددهم انو وما يعلم جنود ربك الا هو እሱንጂ የጌታን ወታደሮች ማንም አያውቃቸው የመላእክቱን ቁጥር ማንም አያውቃቸው ሰው ልጅ ቁጥር ልጅ ይችላል። የተፈጠሩት ምን ነው ከኑር ነው የተፈጠሩት አካል አላቸው ወይ? አዎ ዛት አካል አላቸው ክንፍ አላቸው ይላል ነብዩ በአካል አይተዋል ይላል። እስከዚህ ግልጽ ነው እ እነ ጅብሪል እነ ሚካኤል እነዚህ በስም ብናውቃቸው ችግር የለም በስም የመጡትም ከነስማቸው እናውቃለን። ስም ያልተሰጣቸው ደግሞ ማለት ነው ለምሳሌ መለከል መውተን አዝራኤል ይላሉ አዝራኤል ይላል حديث ملك الموت القران ما يتبع حديث ملك الموت عزرائيل يملون كسرائيل يجي يوسف قال لسر عزرائيل بذات منناكو عزرائيل عدلهم يلم سمو الله تعالى حديث السبب ثالثيا الايمان بالكتب بالله ما من اجين بملائكه ما من من بهون اجين ثالثيا الايمان بالكتب بمصحفوت ما من يملون دغمو ايتستيقو اون بلو مقبل بالكتب مصحفوت اندتوردو التي بنذا مصحفوت ما من التي انذا مصحفوت انزلها الله الله يورداتيو هون على رسولي بملائكتيوچو لاي ياورداتيو بهونو مصحفوت ما من التصديقو بالكتب بمصحفوت ما من كتب فلورالنا التي انذي مصحفوت انزلها الله الله يورداتيو على رسولي بملائكتيوچو لاي وانها انذي مصحفوت كلامو يا الله نغغروت ناتشو مخلوق ايدل مخلوق ايدل التوراه والانجيل والزبور والفرقان وصحف موسى وابراهيم ان ذي كله من دناچو كلام الله وانها كلام ان ذي مصحفات كلهم الله نذكرناچو مخلوقات ايدل وانها كلام وانها ان ذي مصحفات معناتنا وانها ان ذي مصحفات حقون اوناچو ونورون برهان ناچو وهودن ممرياوچنا وانها نجم الصحفوت حقون اوناچو ونور برهانوش ناچو يتولجوتين كچلما ود برهان عالمين ياوطو نور نور ناچو باتري ناچو لتولج وهودن ممرياوش ناچو غدانا يمياساي فيجب الايمان مانوالوشاچين ناچو دنيا اندت منور اندت مهد اندالبس ارلو اندي عند موبايل اكو كهونا فابريكا سيوطا من يمتا مانوال ابروس يمتا نادل ለምን አይነት መልኩ ጥቅም ላይ መዋል እንዳለበት እኛም ስንመጣ ከኛ ጋር ቁርአን አለ ማንዋላችን አይው በዚህ ኑር በዚህ ይሄን ካደረክ ጥሩ ተሆናል ይሄን ከሆነ ግን ባላሻለህ እንደሆነ አለ። فيجب الايمان معنى يوجب بما سمى الله منها بما سمى الله الله بسن بسن يزرزراቸውን منها ከኪታቦች ውስጥ በስም ይዘረዘራቸውን ከነስማቸው እናምናለን ለምሳሌ ከተውራ والانجيل والزبور والقران በእነዚህ እናምናለን በስም ተዘርዝሯልኝ እንጂ መጽሐፍ ይብቻ አይደለም። ወለቀድ አርሰልና ረሱላና ቢልበጂናቲ ወአንዘልና ማአሁም ልኪታብ ወልሚዛን በጣም እንደውም አንድ ረሱል አልመጣም የራሱ መጽሐፍ ይዞ እንጂ ነው የሚሉት እና ሰሚናውን ራጅ አድርጉታል ማለት መጽሐፍ ያላመጣ ነብይ የለም ለእያንዳንዱ ነብይ ተሰጥቷል። ግን بعض المفسرين من يقولوا انجيل ብዙ ሰው ይተጠቅመውበታል እነ ዳውድ እነ ሱለይማን እነ ዘከርያ እነ ያህያ እነዚህ በእንጂል ነበር ሲጠቀ በተውራት ነበር ሲጠቀሙ የነበረው ይላሉ። ሲጠቀሙ የነበሩት በእነዚህ ነበር። فيجب الايمان معناه يوجب الايمان بما سمى الله الله بسيمه منها ككتابه كالتوراتي توراتي مثل والانجيل مثل والزبور مثل والقران توراتي معنى تورات لموسى انجيل لعيسى زبور لداود القران لمحمد عليه الصلاة والسلام عندنا صحف إبراهيم وموسى يموسى صحيح الله مسيحيت عندما لكنا النارجم يمان يا إبراهيم سجس تناجم بقرآن يترقى قتل سجس تناجم يموسى توراتنا صحيحة وعندنا السوكان صحف موسى إن توراته عندنا وكان عم نستنون هون هاي صحفنا تورات الله يلا كان دمو سجس تنمهون متحوج قرآن يترقى قتل ገልጣችኋል ጎላሉት አራቱ ናቸው ተውራት እንጂል ዘቡር ቁርአን እንደገና የሙሳ ሶሁፍና የኢብራሂም ሶሁፍ አልገባችሁም ወልኢማኑ ማመን ቢማለሚሰሚላሁ ሚና ከነሱ ደግሞ በስም ያልመጣውንም እናምናለን አላህ መጽሐፎችን አውርዷል ከነብያቶች ጋር በስም የመጡትን እናምንባቸዋለን በስም ያልመጡትንም እናምንባቸዋለን በቃ ይሄ ነው ኢማን ከኛ እንደተጠበቀው ተውራት ውስጥ ያለውን እያንዳንዱ ነጥብ ወቁ ማለት አይደለም ቁርአን ውስጥ ያለውን ተውሂድ ጋር የተያዘ ነገር ማወቅ አለብን ከእለት በእለት ምን ሰራውን ነገር መማር አለብን ወላኪን እያንዳንዱ ተፍሲር አብቀርጥሮ ማወቅ የሚባለው ነገር ፈርዶል አይን ባይሆንም ፈርዶል ተፋይል ይችላል ግን ከኛ ጋር የተያዘና የሚያስጠይቀን ነገር የግድ ማወቅ አለብን የሙሳን ታሪክ ካላወቅ አይባልም አንድ ሰው የኢሳን ታሪክ ካላወቅ አይባልም አንድ ሰው ዋና ስራችን ጋር የተያዘ ነገር ግን ማወቅ አለብን ገልጻችኋል እሺ አራተኛ አንደኛ አልኢማኑ ቢላህ አልኢማኑ ቢልመላኢካ አልኢማኑ ቢልኩቱብ ተመለከ አራተኛ አልኢማኑ ቢልሩሱል በመላእክቶች ማለት አለዲነ እነዚህ መላእክቶች አርሰለሁምላህ አላህ የላካቸው የሆነ ኢላ ኸልቂ ወደ ፍጥረታቱ አላህ የላካቸው የሆነ በእነሱ ማመን አለበት ማለት ምን ማለት ነው በእነሱ ማመን ማለት አይተፍቁ ቢህም እነሱን እውን ብሎ መቀበል ጀሚዓን ሁሉንም እውን ብሎ መቀበል አንዱን ረሱል ከካዳ አንድ ሰው በሁሉም ረሱል እንደካደ ነው የሚቆጠረው وانهم እነሱ صادقون እውነተኞች ናቸው فيما اخبروا به የተናገሩት ዘገባ ዜና ሁሉ እውን ነው وانهم الناس መላእክቶች بلغوا አድርሰዋል رسالات ربهم የጌታቸውን መላእክቶች አድርሰዋል በሁሉም ማመን وانهم صادقون እውነተኞች ናቸው فيما اخبروا به በተናገሩት ነገር እውነተኞች ናቸው وانهم الذين رسلوا بلغوا ادرسوا رسالات ملائكتهم ربهم يجيتاቸው ملائكቶች አድርሰዋል لا نفرق عن لاجي بين احد منهم كنسوا عندهم نقلن عنقل لمثال اليهود ما من مالو اليهود كفرت بعيسى ومحمد والنصارى كفرت የሙሐመድ አይደል ለፈራዎች ሙሐመድን ካዱ ከዛ በላይ ያለው ከይታ ጀምሮ ሙሴንም ተቀበለዋል ወደ ላይ ወላኪን ኩፍሩhum ቢሙሐመድ جعلهم كافرين بجميع الرسل በሙሐመድ መካዳቸው በሁሉም ረሱሎች እንዳላመኑ ነው የሚደረግ አይሁዶች በሁለቱ መካዳቸው በሌላው ቢያምኑም ተቀባይነት የለውም ስለዚህ ላኑ ፈርቁ አንነጣጥልም አንለያየ በእነ አሐድን አንዳቸውንም ምንሆም ከረሱሎች በል እንዳውም ሙእሚኑ እናምናለን ቢህም በመላእክቶች ጀሚዓን በሁሉም እናምናለን ማን ሰመላሁ ምንሁም ከነሱ በስያሜ የደረሱና አሉ ፊኪታቢ በቁርአን ውስጥ በስያሜ ያመጣቸው አሉ በእነሱም እናምናለን ወመን ለም ይሰመ ምንሁም ከነሱ በስያሜም ያልመጣውን እናምናለን ሩሱሎች አሉ በስም ያልተነገረን በስም የተነገረንም አለ በስም የተነገረንም አለ ያልተነገረንም አለ በሁሉም እናምናለን ወፈርቁ በእነ አሐድ ምንሁም በሙእሚኑ ቢህም ጀሚዓን ሁሉም እናምናለን ማን ሰመላሁ ምንሁም ከነሱ በስም ይመጣል ፊኪታቢ ቁርአን ውስጥ ወመን ለም ይሰመ ምንሁም በስያም የሚያላመጣቸው አሉ ከማ ቃለ ተዓላ አላህ ራሱ ነግሮና ምን ብሎ ፈቀውልህ በሚለው ቃሉ እንዲላል ወሩሱለን መላእክቶች አሉ ቀድቀሶ ስናሁም አለይክ ባንተ ላይ ስለነሱ የተረክንልህ ሆነ ምን ቀብሉ ካሁን በፊት የነበሩ የተረክንልህ የሆኑ መላእክቶች አሉ ወሩሱለን መላእክቶችም አሉ ለምነቅሶም አለይክ ስማቸውንና ማንነታቸውን ያልተረከነልህ ሌሎችም ሩሱሎች አሉ ይያለ ነው አላህ ነብዩ ነው እንደዛ የሚላቸው በስም ዝርዝር የነገርንህም አለ ያልነገርንህም አለ ይያላቸው የተነገሩት እምናውቃቸው ስንት ነበሩ አምስት አሉ ያልተነገረም አለ ስለዚህ በሁሉም ሩሱሎች እናምናለን ማለት ነው አደም ነብዩ ነው ረሱል ነብዩ ነው ረሱል ነብዩ ነው ረሱል አይደለም وأفضلهم كنذك ملاك تنوس بلاد أولو العزم أولو العزم وتناسو صابر وصبر وتناسو وهم النذي صبر وتنبالت أولو العزم وتنبالت نوح إبراهيم موسى عيسى محمد عليهم الصلاة والسلام النذي هم نستناسو فاند آلام سواسوات وإذا أخذنا ميثاق النبيين ومنك ومن نوح وإبراهيم وموسى وعيسى بن مريم كنبياتك قال في داني ازني وسنبي عندهم كانت كنبياتك قال بهالا كلهم يجبو نبر خمسهم جل لبتا وطاتوا اولو العزم وتناشالون فجل واذا اخذنا ميثاق النبيين على نبياتك قال في دان سنيز على نبياتك كتباله كمجمل اسكمقرشا كلهم يجبا نبر ومين قال كانت مندي ليت ادرغو كاوطاتوا بوتالاتوا معناته ليت قال ومنك كانت ومن نوح كنوح وإبراهيم كإبراهيم وموسى كموسى وعيسى بن مريم نزه مسو أولو العزم عند لا من النبيين كالبوها لا وتكواتشوا من النار نوح وإبراهيم وموسى وعيسى ومحمد عليه الصلاة والسلام كرسلوش كل بلاد السنة ما ناشو كولم رسلوش بلتالو كرسلوش السنة ما نماني بلتالو عمسو أولو العزم بلتالو ثم بقية الرسل كذا بدرجة كمسو أولو العزم يتكتلوا بدرجة بقية الرسل ليلو سملاك سنية يتكتلان إن داود إن سليمان إن زكريا إن ذو الكفل يمساس سبس مالك نايو بقية الرسل كذا رسلوا يتكتلون كرسلوا يتكتلون ثم الأنبياء كذا نبياتوا يتكتلان كذا نبياتوا يتكتلان نبينا رسل تقال لك رجل مثلا رسلوا نبي من أشوار رسلوا نبي من أشوار ለሌላም ማድረስ ይፈልጋሉ ናቸው ከዛ አንዲያው ወአፍሉል ጀሚዕ የሁሉም ደግሞ ተቀላይ ዋናው ወአፍሉል ጀሚዕ የሁሉም የበላዩ ደግሞ ካተመሩስል የነብዮች መደምደሚያ ማጠቃለያ የሆኑት ነብዩና መሐመድን ሰለላሁ ዐለይሂ ወሰለም የኛ ነብዩ መሐመድ ዐለይሂ ሰላቱ ወሰለም ናቸው ወላክ ረሱላላሂ ወካተመ ነብዩ መሐመድ ማንንም አባት አይደለም محمد يمان ما بتعرفه ولكن رسول الله نجرجني ذي كمال السنين وخاتم النبيين ينبي يافوس مدم جميعنا ما تك عليه أنو تقول على القرآن نبيه متأرش ما هناش القرآن نكتب جنوا ماله خاتم المرسلين على العالم لمن خاتم النبيين عليه ما رسول تعالى لك أم ماله يملك يجين نفسه ينبي يافوس مدم جميع كهونه يرسل مدم جميع ما هنو بس أم قلت إنه لمن نبي يسعي هنا عنده تو وافضل الجميع يهل من يبلاي ودقمه خاتم الرسل يرسل اجتما دمدم يهونه نبينا محمد صلى الله عليه وسلم ناسه واصح ماكيل كتنقره هلو تكفكرنه واصحه اجي تكفكرنه ماكيل كتباله هلو في الفرق في الجنة بين النبي والرسول فملاك تنعنا بنبي مكاكر صلى الله عليه الجنة كتسبت وتنبتاني اجيبتك أبين نتيا له يهنه يتو أن النبي نبي مالك من أوحي إليه رأي تلكل التسأتوت بشرع يهون شريعة تسأتوت ولم يؤمر بتبليغه عادل ستبلو يالتاج زجا ولم يؤمر يالتاج زجا بتبليغه عادل ستبلو منو نبي مالك وأصحو جيت بكلينو ما قيل فالتبالو هلو مالكنا في الفرق سلال الجنة بين النبي بنبينا والرسول برسول مكاكل صلى الله عليه وسلم كتفت أسنة ثانية وشيس أصحته فتتكلم يوم يهنا أن النبي نبي من أوحي إليه ودس رأي فلك ولد بشرع بهنا شريعة ولم يؤمر يالتعزز بتبليغه عجب تتبليغه والرسول رسول مع الدقمة من أوحي إليه رأي تسأتوت بشرع شريعة تسأتوت وأمير يتعززن بتبليغه يروس مع السمر عجب تتبليغه التلاك جنوم على سنة الذي رسل هلو من دنو ها رسل هلو من دنو نبيين نبي هلو دغمو من دنو سو هلو انساسانو انساسا هلو جن سوا ها أم الثانية الإيمان بالبعث الإيمان بالبعث من لون الناس በመቀስቀስ ወይንም በትንሳኤ ማመን الايمان باليوم الاخر انه ليلى ابو سالم لو حديث من ذا نوادر بالبعث من لو لا باليوم الاخر عندهم يوم الاخر بيمرشا قن على بلو معنى ان يلوث ان ابن تيميه عند ما يكتبوا في نجر الله سويو كموتبس اشجمرو بروسس يكثر يمقصوت عينت عالم نوادر لانه عالم الدنيا عالم البرزخ عالم الاخره ثلاث عالم ثلاث درجه ثلاث منازل لنا في الدنيا لا ننورالن بمقابر است يتوسنه دي ننورالن كذا اخره عالم ከዱንያ ሲወጣ ጀምሮ ሚዛን አልፎ ግማሹ የጀሃነም ግማሹ የጀነት እስከሚባል ድረስ ያለው ሙሉ ፕሮሰስ ማመን አለበት። ወሊየም አልአኺር ማለት እሱ ነው። እንጂ ዝም ብሎ ስንታ ያለ ማመን ብቻ አይደለም። ኦ ይሄን ማይካደኩ የለም። እምነታችን ግን የተስተካከለ መሆን አለበት። ይሄማ ዓለም ፍጻሜ እንዳላትማ ማንንም ያምናል። አላላ መሲሒዩን እነኑ ነብይ ሀዛ ወሊሁ ከዛሊከ ተኡሚን ቢሀዛ አይደል? ያምናል እኮ ስንታ ያለ ይላል መቃ ስንታ ይቀናል። ወንጻ አይደለም አላህ። ግን አስተማመናችን ነው። አልኢማኑ ቢልባእስ በመቀስቀስ ማለት የሚባለው ነገር በመቀስቀስ ወሆ በእስ ማለት አተስቲቁ ኡን ብሎ መቀበል በእخراج الموتى ሙታኖች እንደሚወጡ አተስቲቁ ኡን ብሎ መቀበል አው ተከክል ነው ማለት ማን ሂዶ ማን ሲነሳ ማን ያይፋል ተነግሮን الله بكل صحيح النبي عليه الصلاه والسلام والقران الكريم وهو التصديق ኡን ብሎ መቀበል በእስ በእخراج الموتى ሙታኖች እንደሚወጡ እንደሚወጡ አይደለም እንደሚወጡ ለንቆቦሪህም ከመቃብራቸው እንደሚወጡ አህያአን ህይወት ተደርጎባቸው የውመል ቂያማ የቂያማ ቀን ህይወት ተነስቶባቸው እንደሚወጡ ማመን ከመቃብራቸው አሰብኑ ወኢልም ይባላል አንድ ጊዜ እንዳለች ነብዩን አመጣ የሆነ አጥም ሲረቀቀ የቆየ የበከበታ አጥም ታመጣና በነብዩ ላይ ኩል ያሾፍባቸው ያ መሐመድ هل هذا ينفخ فيه الروح يوم القيامه انت اللي مثله اهو ني هي سو هو نو جيتا فيت يقربال ايو انذ ياشاشات انتو عطمتو نو انتن يالو يادققه اندا بوارا يتم ايهنو ودفيت يا سو لج هو نو تناغرو تكراكرو جيتا فيت يقربال مثله هي يتنقفقس نعم يبعث هذا اسم من نسال ثم يميتك انتم تموتال ويحييك يوت يزرابهنا ثم يدخلك جهنم جهنم يكرتال በዛው ነው ነው ማለት በጣም ጀሪ እጅግ አደገኛ ሰው ስለሆነ አላህ ሊምርህም ላይምርህም ይችላል ወይንም ደግሞ ኢማን ይሰጣዋል ማለት ነው አማላ አደረጉለት ጀሪ ሰውዬ ነው ወል ይሁይ ሀለዲ አንሻአሀ አወለ መራ ዘአመ الذين كفروا አለዩ በአቱ እነዛ የካዱ ሰዎች ሞገቱ አለዩ በአቱ እንደማይነሱ አንነሳብ ረሚን ከሆን ከረሰበስን በኋላ አንነሳም ማለት ወተስቲቁ በእخراج الموتى ሙታነስ እንደምንነሱን ብሎ መቀበል ንቁቦሪን ከመቃብራቸው አህያአን ህይወት ተዘርቶባቸው የውመል ቂያማ የቂያማ ቀን ለምን ነው የሚንቀሳቀሱ ከተባለ ለፈስል القባ ብያኔ ለመስጠት በእነሆም በመካከላቸው ብያኔ ፍርድ ለመስጠት ለፈስል القባ ፍርድ ለመስጠት በእነሆም በመካከላቸው ጉልበተኛው ደካማውን በልቶታል ንጉሱ አስተዳ የሚያስተዳድራቸው ህዝቦች በድሏቸዋል አረምን ግማሹ ከፍሯል ግማሹ አምኗል በደህነት ተጠቃይቷል በደስታ ይተቃያል በዒባዳ እድሜውን ያሳለፋል ይሁሉ የራሱን የሰራውን አጅር ለመስጠት ከፍያውን ለመስጠት ወመልቂያማ አላህ እንደዚህ ይቀጠቅጣል ለፈስል ቀባ ብየን ፍርድ ለመስጠት በእነም በመካከላቸው ወሙጃዛቲህም ደመወዛቸውንም ለመስጠት በአዕማልህም እንደየሰራቸው አለስፊፈቲ ለቲ በዚህ ባህሪ ነው የሚነሱት በየነህ አላህ አላህ በገለጸው መልኩ ነው የሚነሱት በኪታቢ በቁርአን ውስጥ በገለጸው መልኩ ይነሳሉ وبينها الرسول صلى الله عليه وسلم نبيون بجلصت ملكو ينسالو في سنتي بحديثاتو نبيو بحديثاتو تناغروا نفس النفال اربع مس زناب يزمال بلوال كذا عند اصوات يبقلال لي سولج نفس النفال كلهم نفس كله مجمر اقفوا استجبالك ينسالو يتندو ود عرفات القيامه ود قيامه ميدا ይነጣሉ ብሎ ነብዩ አለይሂ ሰላቱ ወሰለም ፕሮሰሱን ነብዩ እንደገለጹትና ቁርአን እንደገለጸው ነው ሰው ልጅ የሚነሳው እንደቋት ነው የምትይው ወሙጃዛቲህም ክፍያቸውን ለመስጠት በአዕማልህም በሰራቸው አለስፊፋ በሁኔታ ነው የሚነሱት አለፊ እቺ ሁኔታ በየነህ አላህ አላህ እንደገለጻት በኪታቢ በቁርአን ወበየነህ الرسول صلى الله عليه وسلم ነብዩ እንደገለጹት ሱነቲ በሐዲስ አጭ ትርጅስተኛ ስድስተኛ የኢማን ክፍል ምን ነው? አልኢማን ቢልቀደሪ ኸይሪሂ ወሸርሪ። አልኢማን ማመን ቢልቀደሪ በውሳኔ ማመን። ኸይሪሂ በመልካሙ ውሳኔ፣ ወሸርሪሂ አደገኛ በመነለው መጥፎ በመነለው ውሳኔ። ውሳኔው አይደለም መጥፎ፣ የሚወሰነው ነገር ከኛ አንጻር ነው። ለምሳሌ ሞት፣ በሽታ፣ መውደቅ ምን የመሳሰሉት ምን እንደነበሩ ሸር እንላቸዋለን አይደል? ሸር አይደል? መቅዱርነታቸው ሸር። መቅዱሩ ራሱ ተከፈ ከኛ አንጻር ነው እንጂ አላህ ሸር ይሰራል አይደል? ወላ ይዑዱ ኢለይ ሸር ወሆ ቀደር ቢልኸይር ወሸር። ቀደር ማለት አትፍቲቁ በቀደር ማመን ማለት አትፍቲቁን ብሎ መቀበል። ቢአንላህ ሱብሃነ ራስ የተገባው ጌታችን አሊመ አውቋል አውቋል ምን መቃዲር አልአሽያ የነገራቶችን ሁሉ ውሳኔ አውቋል አልቋል በቃ አውቆታል። ወአዝማኒሃ ግዚያውንም አውቋል መቼ እንደምትከሰት። ኢትዮጵያ ውስጥ ካለ ዩኒቨርሲቲዎች የትኛው ዩኒቨርሲቲ እንደምንማር ጥሩ አውቆታል። ተጽፎ ተቀምጦ ነበር 40 ምን እንደምንማር አዳማ ሞልተ ነበር እ የት ባርዳ ዱሩ ግን አልቋል አልፋል ጥፎታል ማለት قبل ان يخلق السماوات والارض ب 50 الف سنه عالمين كمسترو 50 عام بس يتنقال قال ايه معناه قضاء قدر معناه بان الله سبحانه راك يتجباو جيتاشين عالما اوقال مقادير الاشياء يا نغراتوشن كله وساني اوقوتال وازمانها غزيوان مثل اللي متكثفن اوقال قبل وجودها كمتكثفوا بفيت اوقال ثم كتبها يعني اني اقول نجر صافي اللوح المحفوظ لوح المحفوظ تصفوها من العجب عند اللي يجي يسوي لي جنيا راساتين من بتاكب النجر الله صحابيتك وجهاد ما يفرط كلج انموت كونه يموت الله امدينم كونه يدين الله بقى يله مالقوال لو كملت بقى جدن عند سهون ديبارتمنت اربع ديبارتمنتات مرات تبلو تفتو environmental design ቀውጥ ያረጋል። በምንም አይነት መልኩ ተጽፎ አልቋል እኮ አሁን ይደሳጫል አልቋል። ሄሪ ቦደር ሰግመን ደረሰኝ ምን መጥላት አይደለም ያጋጣሚ ግን አሊመ አውቋል መቃዲር አሻ የነገራቶችን ውሳኔ ሁሉ አውቋል አላህ። ወአዝማኒሃ ግዚያውንም ያውቃል መቼ እንደምትከሰት ቀብለ ውጁድሃ ከመከሰቷ በፊት ثم كتبها ከዛ ጻፈ ያንንም ያውቀውን ነገር اللوح المحفوظ لوح المحفوظ لا يطفوطا ثم اوجدها كذا اللي تتكفف ادرجا بقدرته بكلوته ومشيئته بفلاغوته بشيخوته في مواعيدها المقدره بتوسن الله كذا اللي تتكني ادرجا لمثالنا بموسى زمن التفطر يا محمد امه اسوم كان 1400 عام بحالا يمين نجر تصفوان يجين دي مثلا ياندان لو نجر توسن الله انت مدير لا يهن السلامه تقوياله ناس እኛ ወደፊት ህይወታችንን ፕላን እናወጣለን። ፕላኑ እኮ አልቋል አልቋል። እኛ ዝም ብለን የራሳችን ነው። የኛ ፕላን ደግሞ ተቀባይነት የለው አይደል? የማን ፕላን ነው ተቀባይነት ያለው? የሱ ነው። እኛ ላይ የተحقق خطته وخطتنا ثابته የኛው ድቅ ነው። እኛ ግን የተለያየ ፕላን አውጥተን ለታስቀምጠና ወላኪን እዛች ፕላን ማንንም አይደርስም። የሰው ልጅ ያወጣው ፕላን ደርሶ ያቀር አይደርስም። አናቅም ካመት በኋላ ምን እንደሚፈጠር ከወር በኋላ ከቀን በኋላ ከደቂቃ በኋላ ምን እንደሚፈጠር ላናህለ አንውቅ። እንበሳጫለን ግን በዱንያ ከሰው የሰው ልጅ የውሃነት አርቆ አለማሰብ ዝንጉነቱ ይሄ ነው። አቅም ምን እንደምትል ፈኩሉ ሙህደቲን ማንኛውም አዲስ የተከሰተ ነገር ምን خیرን መልካም ነገር የሚሆን አው ሸርን መጥፎ ማንወደው ነገር ይሁን ፈሆ ይህ የተከሰተ ነገር ፋድሩን የተገኘ ነው። انا علمي قال الله اوقع الله سيعوقه يمتى نجر يلمو جميل فكل موحده ماننيوم يتكسف كسر من خير ملكام نجر منهم او شر مدفون منهم فهو يتكسف نجر صادر يتجنينو انا علمي بقى الله اوقع وتقديري بقى الله الثاني ومشيئتي بقى الله فلاقوت وإرادتي بقى الله شتوت ما شاء كان السو يشو يهونا وما لم يكن እሱ ያለሽው ደግሞ አይሆንም። እኛ ድርቅ ድብን እንላለን ቀጥል እንላለን እንጂ ወላሂ እሱ አላለውም። የፈለገ ነገር ቢሆን እንደፈለግን ብንሮጥ እንደፈለግን ብንለፋ እንቅልፍ ብናጣ አላህ ያላለው አይሆንም ያልተጻፈው አይሆንም። لفات كم تبتل ولكن الدعاء يادرلك دعاء ما أدرك يلفان يجمر أن تجرسه أن تهمه على الليم كل النجلة ما أدرك لأنه لا يرد القضاء إلا الدعاء يتوسل النجل يملس يلم دعاء فالزالة إنه من مكاتي اللب النجل يسولج بلفاته يسولج نجل من نجل فعله عندنا نجزي الله انسرى سن ملكته عجيب هنا نجل الله إذنين يكون أربع عمد لابد أبي على ما يتنيا ميلة فعلا يألت قرسي هنا البلد كم يستطر محطاني هنا الله لمن هذا بقضاء الله وقضاءه وليس بحيلته بل فات بزجر زمن زمن ميهون نجر عدل الله ولكن بقدر الله وقضاءه ما شاء كان السياله هنا وما لم يكن السياله له دقمه آي هنا سلزي يسول جوشي من يلبنا በሚፈጠር በማንኛውም ክስተት መበታጨት መናደድ ወማለት የለብን በቃ ሆኗል አልቋል ይሆን መሆን ያለበት ነገር ይሆናልልና ያልሆነን ነገር ራሱ አላህ ያውቃል ለው ካነ ከይፈ ይኩን ያልሆነን ነገር ቢሆን ኖሮ እንዴት እንደሚሆን ያውቃል ያልሆነን ነገር ቢሆን ኖሮ እንዴት እንደሚሆን ያውቃል እኛ ወንዱ ሴት አይደለንም ሴት ብንሆን ኖሮ ጥሩ ሴቶች መጥፎ ሴቶች ሙስሊሞች ካፊሮች አናውቅ ግን ቢሆን ኖሮ እንዴት እንደምንሆን ያውቃል ያልሆነን ነገር ቢሆን ኖሮ እንዴት እንደሚሆን ምን እንደሚሆን የት እንደሚሆን ያውቃል አላህ አይው አንድ ሚሉት ነገር ምክዳድ ኢብኑል አስወድ አንድ ሚለው ነገር አለ والله ሁሉ ግዜ አስማዑ ምትገርመኝ ነገር የሆነ ነገር ሲመጣና ላይ ላይ በሚፈጠር ሰዓት እመከረበታለሁ ማለት አይደለም ግን والله ሁሉ ግዜ ይስማኛል ምን አለ መሰላችሁ እንዴ እኔ የሙሐመድ ሱብሃነሁ ወተዓላ የነብዩን ፊት ያዩ አይናቸውን ያዩ ያን እርጥብ የሆነ ወህይ ያዳመጡ ምን አይነት ጠማሞች ናቸው እንዴ በነሱ ዘመን ሆነን ቢሆን አትበል የዛን ጊዜ ብትሆን ኖሮ አንተ የመጀመሪያው ፍራቸውን ተፋላሚ ልትሆን ትችላለህ እግዚአብሔር ላይ መሆንስ ለዚህ ረዘም ብዬ ብሆን አትበል አጭር ከሆነ ብትረዝም ኖሮ ወይ አቂዳህ ሊበላሽ ይችላል አይታወቅም መሆን ባ አይ ወነተኝ አንተን ቀጣቀም ከሆን ወፍራም ጥንቸኛ ብሆን ከሆነ አይባል ወፍራም ጥንቸኛ ከሆን የሆነ ነገር ሲቀየር የሆነ ነገር ይቀየራል አባ አይው እግሬ ድህም ላይ ሲመጣ ከሆነ ወይ ቢመጣ ከሆነ እይ ሆኖ ብሆን አትበል ለምን እይ ብትመጣ ኖሮ ወይ አንተ መኪና ይገጭ ነበር አይታወቅም والله እንደዚህ እንዳትመኝ የሆነ ነገር ሲቀየር የሆነ ነገር ይቀየራል ቆንጆ ብሆንኳ አትበል ቆንጆ ብትሆን ኖሮ ወይ ምላሳም መጥፎ ሰው ወይ አረመኔ ወይ ይሁን ይወረደ ወይ ዲን የለለም ፈጣሪ ከሷ ለምን እንችላለን የተፈጠረን ነገር በተፈጠረለት ላይ አለወሰለም ብሎ መቀበል በቃ እጅ መስጠት ለአላህ የሆነ ነገር ከተቀየረ ሌላ የሆነ ነገር እንደሚቀየር ማመን አለብንና ገብታችኋል አይደል ቀባ ቀደር ማለት ይሄ ነው ራሳችን እንዳንቀወም እኮ ነው ከጌታ ጋር መፋለም አንተ በዚህ ቅጥነ አንተ አጥር ወፈር ጠቆር ያለ መሆን አለበት ብሎ ተፈጠረ هذا يه شرح مجمل تقل هنا مابراريانو شرح مجمل تقل لي على مابراريانو اسكهون يجينو لأصول الإيمان يه إيمان مسارتو سن تقل الله جزقنو مابراريات تستو وسيأتي ممتعفو أي كارينو إن شاء الله الله يا الله فكادو كهونا شرحوها مابراريوها يمتعل لنا مفصلا بزرزر يمتعل لنا زارين يسافا عدد الكتم لزينا فنسنا كرواتو مجمل سلوهنا عهون زرزر سلمي هونو جسيس يا الله قال لن يكرا في طمع أتوى بالله التوفيق السلام عليكم ورحمة الله وبركاته